فخلف من بعدهم خلف ورثوا الكتاب كالنزيه تولدوش وعلى رقمه مدفوع يهوننا يبع سباتشو متكوش تتكويرا غريك أدمسل ينبروت بني إسرائيلوس تاوتا جبا صالحوشم طالحوشم عند نبرو باتشو قلتو نبر ودو على يمتوز رمو متاتوش بموهناتشو الراشون يبع سباتشو مدفوعشنا أرقموش متكوش تتكويرا ورثوا الكتاب كتابن يورثوا يهونو يأخذون عرض هذا الأدنى እና kitabun ወርሶ ያበቃ የዚችን የቅርቢቱን ሸቀጥ ብቻ ያሳደዱ የሚይዙ የሆኑ kitabun ዳውለትን ብቻ ይሁዶች ነን አለል kitabዎች ነን ለማለት ብቻ ይቀበሉታልና ይወርሱታል እንጂ እንደቅር እንደ መመሪያ አድርገው የማያዩት እርጉሞችና ወሬዎች ሆኑ ማለት ነው። በመሆኑም kitabው ውስጥ የተደነገገውን ሐላሉን ሐራሙን ሳያከብሩ kitabው ዝም ብሎ አጠገባቸው ይያለ በዚህ በዱንያ ላይ የምትገኘውን እለታዊ ሸቀጥና ብልጭልጭ ነገር ይሄ በሐላል ይሄ በሐራም ነው ሳይሉ ባገኙበት መንገድ ዝም ብለው እያዝበሰብሱ የሚሰበስቡ የሆኑ መጡ ይላል። ወየቁሉነ ሰይፈሩ ለና ተውራት ይሄን ነገር አይፈቅድላችሁም እናንተ አለል ኪታብ ተብላችሁ ሲያበቃ እንዴት ይሄን ነገር ትበላላችሁ? ለምሳሌ እንደ ሪባ ያለ ነገር በይሁዶች ዘንዳ በጣም እንደው ትልቅ ሐላል አድርገው ነው የሚወስዱት ማለት ነው። በሚባሉ ጊዜ ግድ ያለም አላህ ይመረናል እኛ ይሁዶች ከሆነ ድረስ የእስራኤል ዘሮች ነንና እንደዛ አይነቱ ስተት ብንሰራም አላህ አይጨክንብንም ይመረናል ይያሉ ራሳቸውን ያዘናጋሉ። ወይየቲ ማረዱ ምትሉ ይخذو ግን ተመሳሳይ የሆነ ሸቀጥ ወይም ጥቅም በሌላ ጊዜ ደግሞ ቢመጣላቸው አሁንም በዛው በተመሳሳይ ህግ ወጥ መንገድ ይይዙታል እንጂ አይለቁትም ይላል። ማለት ምንድነው ሰዋት ፍቶት ያበቃ ለምን አጠፋ ሲለው እኔ ባጠፋ መቼም አላህ አዛይ ነው ይምረኛል ማለት ተውባ አድርጋለሁኝ ማለቱ ከሆነ ተቀባይነት ነበረው። ግን እንደዛ እንዳይባል የነሱ ተውባ ነው እንዳይባል ዛሬ ሲያጠፉ አላህ ይምረናል ይሆናል ይሉና ነገ ደግሞ በተመሳሳይ መልኩ እንደዛው ጥቅም ሲያዩ አሁንም አላህ ይምረናል ይያሉ ያንን ይጨምሩበታል። ስለዚህ ተውባ የለም ማሾፍ ነው። በወነጀሉ ቁጥር ዝም ብለው እነሱ ያን ወንጀል መደረብ ነው ሲጠየቁ አላህ ይምረናል ማለት ነው። ይህ ከሆነ ደግሞ ተውባ ሳይሆን በአላህ ማሾፍና መሳለቅ ሆነ ማለት ነው። ወይየቲ ማረዱ ምትሉ ይخذو እና ተመሳሳይ የሆነ ሸቀጥ የመጣላቸውና ባንድ አጋጣሚ የሚበላ ነገር የተገኘ እንደሆነ ይሄ ነገር ክልክል ነው ብለው ሳይፈሩና ሳያፍሩ አሁንም ዝም ብለው ይይዙታል ማለት ነው። አለም ወከደ አለይ ሚታቁል kitab ለመሆኑ በኪታባቸው ውስጥ ጥልቅ የሆነ ቃል ኪዳን አልተያዘባቸውም ነበርን? አላህ ይቁሉ አለላህ ኢላ الحق በአላህ ላይ እውነትን እንጂ እንዳይናገሩ በተውራት ውስጥ የተደነገገው ቁም ነገር እናንተ በዲን ስም አላህ ያልፈቀደውንና ያልወደደውን ነገር አላህ ወዶታል ብላችሁ እንዳትናገሩ ተጠንቀቁ። አላህ ከሚጠላው ሁሉ ነገር ይበልጥ የሚጠላው በሱ ስም በኪታቡ ያልፈቀደና ያልደነገገውን ነገር ፈቅዷልና ደንግጓል ብሎ መናገር ነውና ይሄን እንዳትናገሩ የሚል ቃል ኪዳን ተይዞባቸው ነበር። ይሄንንም ዝም ብለው ትተው ወንጀሉን ባገኙት ቁጥር ዝም ብለው ይዘፈቁበታል። ለምን ሲሏቸው አላህ ማሪ ነው ይላሉ ይላል። ወደረሱ ማፊ እና በዛ በኪታቡ ውስጥ የተደነገገውን አንቀጽ ደግሞ የጋግመው ተምረውታል አጥንተውታል አያውቁትም እንዳይባል ያውቁታል ማለት ነው። አያስታውሱትም እንዳይባልም ያስታውሱታል። ወዳሩ الاخرቱ خير للذين يتقون እነሱ ግን እቺ የቅርቢቱ ህይወት አሳስታቸው ነው እንደዚህ ሊያረጉ የቻሉት። አላህን ለሚፈሩና ለሚጠነቀቁ ሰዎች ግን እንደነሱ በግዚያዊ ጥቅም እንደዚህ ከመወሰድ አላህን የሚፈሩና የሚጠነቀቁ ሰዎች በመጪው ዓለም የተዘጋጀላቸው ሀገር የተሻለና የበለጠ ነው ከነሱ የለታዊ ብልጭልጭና ሀገር ማለት ነው። አፈላት አቂሉን ታዲያ እናንተ ተቅዋ ብታረጉ ኑሮ በመጪው ዓለም የሚዘጋጅላችሁ ሀገር ከዚህ የተሻለና የበለጠ መሆኑን አትረዱምን ብለህ ሲጠይቃቸው ይላል። ና ያከራ ነገር እንግዲህ ዝም ብለው እንደወሬና እንደዜማ እንጂ ወነት ደርቶ የሚፈጸም ነገር አድርገው አያይቱም። በዱንያ ግን አንዲት ነገር ጥቅም አላት ከተባለ የፈለገው ቢሆን አያልፋትምና አይተዋትም ማለት ነው። ወለዲነ ይመስኩነ ቢልኪታብ እነዚያ ኪታቡን አጥብቀው የሚከታተሉ የሆኑት ወአቃሙ ሶላት እንዲሁም ደግሞ የስግደት ግዴታቸውን ጠብቀውና አስተካክለው አዘውትረው የሚቀጥሉት እና ላኑዲዑ አጅራል ሙስሊሂን እነዚህ አሳማሪዎች ናቸውና የእንዲህ አይነቶቹን አሳማሪዎች የዲካም ዋጋና ምንዳ እኛ እንደማናጠፋባቸው ቃል እንገባላቸዋለን ይላል። እንግዲህ አላህ Subhanahu Wa Ta'ala ان الله لا يغير ما بقوم حتى يغيروا ما بانفسهم من داله وليلا هوتا በማንኛውም ጊዜ የማንኛውም ጎሳ የሆነ ሰው መልካም እስከሰራ ድረስ ያንን የመልካም ስራ ዋጋውን እናወራታውን አላሳጣውም ነው የሚለው። ደግሞ እስካጠፋ ድረስ ያ ጥፋተኛ ተውባ ካላደረገ በስተቀር የማንም ዘር ቢሆን የነብይ ልጅ እንኳን ቢሆን ያው በጥፋቱ መጠየቁና መከታቱ እንደማይቀር ነው አሁንም እንደዳግሞ የሚያረጋግጠው ማለት ነው። وإذا نتقن الجبل فوقهم كأنه ظلة وظنوا أنه واقع بهم خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون. وإذا نتقن الجبل فوقهم كأنه ظلة اذكر لهم اللي مالتنا أهنا ما أوصل لك وتتماري سل النزي سل إسرائيل والشيلة قارون كبلات شوت آراء وإما جانتلا أسمسلن አንተን በላያቸው ላይ አጠለጠልና የደቀንባቸው ጊዜ የነበረውን ሁኔታ እስቲ አስታውሳቸው ይላል። ከድርቅናቸው ብዛት የተነሳ በነቢዩላህ ሙሳ ጊዜ ተውራትን ተቀብለው ሲመጡና በውስጥ ያካተታቸውን ህግና ደንቦች ሲነበውላቸው ይሄንንኛ ለመመሪያነት አንፈልገውም አንችለውም ከባድ ነው መልስ ብለው ተቃወሙ ማለት ነው። የዛ ጊዜ አላህ ተቆጣባቸው። ሙሳም እንዲህ ይላሉ ሰዎቹ ምን ላድርግ ሲሉ ግዜ ግደል ለምን እንዲቀበሉ አደረጋቸዋለሁ አለና ባቅራቢያቸው የሚገኝ ትልቅ ጋራ ተራራ ነበርና እሱን ከስሩ ነቅሎ ልክ እንደ ዳመና ያግበሰበሰ አመጣና በከተማቸው ላይ ደቀነባቸው ይባላል። እና በመላእክት ኃይል በሉ አሁን ትቀበላላችሁ አትቀበሉም ብሎ አንድ ጥያቄ ሲቀርብላቸው እንቢ ካሉ ምን እንደሚያጋጥማቸው ስለተረዱ እንዳውም ስጁድ ያድርገው ወዳውኑ በመሽመድመድ ተቀበለናል በማለት ተስማሙ ይባላል። እና እስከዚህ ድረስ እንግዲህ የሚያምጹ መሆናቸው ላላወቀ ሰው ሊያግበሰብሱ ይሞክራሉ። ጋራውንስ በላያችሁ ላይ አንጥተንና አንጠልጥለን ኪታቡን ልትቀበሉ ያደረግናችሁ ታሪክ ተረሳችሁ ወይ? እሱን ረሳችሁት እንደሆነ ያላስታውሳችሁ ብለህ ንገራቸው ይላል። እና ልክ ጋራው ከአነሁ ዱላ የተንጠለጠለ ዳመና ይመስል ነበር ወይም ጃንጥላ ወገኑ አንሁ ዋቂዑም ቢህም እና ወዳውኑ እንቀበላለን ብለው የመስማማቂያላቸውን ባይናገሩ ኑሮ ያ የተንጠለጠለው ተራራ በላያቸው ላይ እንደሚደፋና እንደሚጨፈለቁ በእርግጠኝነት አምነው ነበረ ማለት ነው። አይቀኑ ማለት ነው ዘኑ ዘላይ ሁዱ ማአተናኩም ቢቁዋ የሰጠናችሁን መመሪያ በንቃትና በትጋት ተቀበሉ አለበለዚያ ያዋጋችሁን ታገኛላችሁ ብሎ የመጨረሻ ጥያቄ ቀረበላቸው። ወድኩሩ ማቲ እና በውስጥ ያለውንም ነገር ደግሞ አስታውሱ እንዲሁ ኪታቡን እንደ ሰሌዳ መቀበልና ማቀመጥ ሳይሆን በውስጡ የተዘገቡትን ዝርዝር ሁኔታዎች አስታውሳችሁ በሚገባ ተረርታችሁ በስራ ላይ አውሉ ተባሉ። ለአለቁም ተጠቁን ይህን ያደረጋችሁ እንደሆነ ከዚህ አደጋ ትግኑና ታመልጡ ይሆናል አልበለዚያ ግን ያልቅላችኋል የሚል ማስጠንቀቂያ ስለደረሳቸው ወዳውኑ እንግዲህ እልቂታቸው እንደመጣ በመረዳት ተቀበሉና ተስማሙ። ስለዚህ ተውራትን እንኳን በዚህ ደረጃ ተገደው ነው እንጂ የተቀበሉት እንዲህ በቀላሉ የተቀበሉ አይደሉም ነው የሚለው። እና በዚህ መልኩ እንግዲህ በተለያየ ጊዜ እስራኤሎች አላህ Subhanahu Wa Ta'ala ብዙ ነብዮች ቢልክላቸውም ብዙ ኪታቦች ቢያወርድላቸውም አመጣቸውና ትሊታቸው ደግሞ በጣም ታይቶ ተሰምቶ በማያቅ መልኩ በሌላ አገርና ህዝብ ያልተከሰተ በአስገራሚ ሁኔታ ነው ያዘገቡት በታሪካቸው ማለት ነው። እና እንግዲህ ከመጀመሪያ ጀምሮ እስካሁን ድረስ በተለያየ መልኩ በተለያየ ክፍለ ዘመንና ነብይ የፈጸሟቸውን ግፍና በደሎች ባጭር ባጭሩ ቀንጨብ ቀንጨብ አድርጎ የተከሰው እነሱ ነብዩ መሐመድን አለይሂ ሰላቱ ወሰለም በሚቃወሙበት ጊዜ እኛ እኮ የምንቃወመ የአረብ ነብይ ደግሞ ከመቼ ወዲህ ነው ብለን ነው። የነብይ ስራ በእኛ ዘር ነው የተለመደው እና ነብይ መሆነ ቢረጋገጥልን እኛ አንቃወምም የነብዮች ተባባሪዎች እንጂ ተቃዋሚዎች አይደለንም እያሉ ሊያለባብሱ ይሞክሩ ነበር ሊያታልሏቸው ማለት ነው። ታዲያ እናንተ የነብይ ተቃዋሚ ካልሆናችሁ ማን ነው ነብይ ተቃዋሚ ሊባል የሚችለው በዚህ ምድር ላይ? በተለያየ ጊዜ የሰራችሁትን ልንገራችሁ በልና በነብዩላህ ሙሳን ጊዜ በነ ያዕቁብም ጊዜ በነ ዘከርያ በነ ያህያ በነ ኢሳ ጊዜ የሰሯቸውን ነገሮች አልፋ አልፋ እንደ ዋና ዋና ጎላጎላ ያሉትን እስቲ ንገራቸውና አውሳላቸው የዛ ጊዜ ማንነታቸውን ይረዳሉ አንተም ደግሞ ሊያታልሉ የማይችሉ መሆናቸውን ይገነዘቡ ዘንድ እነዚህን ነጥቦች ንገራቸው በማለት በጣም እንግዲህ ልዩ ልዩ የሆኑትን ታሪኮቻቸው ተቃቀሰላቸው ማለት ነው። ከዚያ በኋላ እነሱ ታሪካቸው የማይደበቅላቸው መሆኑን ተገነዘቡና አፈሩ ማለት ነው። ባይቀበሉም እንኳን ይሄ ሰውዬ የኛን ምስጢር በሚገባ አውቋል። ከዚህ በኋላ ብንከራከርና ብንቃወመው የበለጠ ያው እኛ ጉዳችንን እያወጣ ሊያጋልጠንና ሊያዋርደን ነው በማለት እየተሸማቀቁ ሄዱ ማለት ነው። وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم قالوا بلى شهدنا أن تقولوا يوم القيامة إنا كنا عن هذا غافلين أو تقولوا إنما أشرك آباؤنا من قبل وكنا ذرية من بعدهم أفتهلكنا بما فعل المبطلون وكذلك نفصل الآيات ولعلهم يرجعون وَإِذَا أَخَذَ رَبُّكَ مِنْ بَنِي آدَمَ مِنْ ظُهُورِهِمْ ذُرِّيَّتَهُمْ جَاءَ كَآدَمَ لِجُوجِ كَجَرْبَاچَو ትውልዶቻቸውን ያወጣና ያናገራቸው ጊዜ የነበረውንም ሁኔታ እስቲ አውሳላቸውና ገንዘባቸው ይላል። አሁን ደግሞ ወደ ነብዩላህ አደምና ወደ ልጆቻቸው ባጠቃላይ የነበረውን ሁኔታ ሊያወጣ ነው ማለት ነው። ወደ ኋላ ተመልሶ እና እንግዲህ ነብዩላህ አደም መጀመሪያ ያለምንም አባትና እናት ከጭቃ ቀርጦና አስተካክሎ ከፈጠረና ካስገኛቸው በኋላ እንደገና ደግሞ ተጎና ጥንታቸው አንዷን በማውጣት ባለቤታቸውን ሐዋን ቀርጦና አስተካክሎ የቅርብ ጓደኛና የትዳር ተካፋይ ካደረገላቸው በኋላ ልጆች እንዲወልዱ አደረጋቸው እና ልጆች ከመወለዳቸው በፊት አደም ገና እንደፈጠረው እንዳበቁ አላህ Subhanahu Wa Ta'ala በቁድራቱ ጀርባቸው እንዳተሳሰ ይባላል። አደም የዛ ጊዜ ልክ በሰውነታቸው ላይ እንደ ጭስ እየተነነ የሆነ ነገር መውጣት ጀመረ። ጉም የመሰለ ነገር ከሰውነታቸው እየወጣ አካባቢውን ሞላው አየሩን ማለት ነው። እና ያ በጭስ መልክ የወጣው እስተቂያማ ቀን ድረስ የሚወልዷቸው ዝርያዎቻቸው ናቸው ተብሏል። ታላቁ ቁድራ እንግዲህ ያን ጀርባቸውን በሚዳስሳቸው ጊዜ ለመጀመሪያው ዙር የሚወለዱት በአንድ ክፍለ ዘመን የሚወለዱት አንድ ጊዜ ወጡ። ከነዛ የሚወለዱ ደግሞ ከጭሱ ውስጥ ደግሞ ሌላ ጭስ እያለ እስበርሱ እንግዲህ ውስጥ ታምቆ የነበረው ወደፊት የሚመጣው የትውልድ ክፍል በጭስ እየተባዛና እየተስፋፋ አካባቢውን አጥለቀለቀ ነው የሚለው። ሁሉም እንግዲህ እስተቂያማ ቀን ድረስ ይመጣሉ ብሎ የወሰናቸውን ትውልዶች በዛ በጭስ መልክ ታወጣቸው በኋላ አንድ ጥያቄ ያቀረበላቸው ለሁላቸውም ማለት ነው። እና እኔ ሁላችሁም ጌታና ፈጣሪ አይደለሁምን የሚል ጥያቄ ያቀርብላቸው ፈልጎ ነው ያወጣቸው። ወአሻደውም አላ አንፉሲም ራሳቸውን በራሳቸው ላይ አስመሰከራቸው። የዛ ጊዜ የቀረበላቸውን ጥያቄ መልስ እንዳይረሱና እንደገና እንዳይክዱ አንዱ በሌላው ላይ ምስክር እንዲሆን አደረገ ማለት ነው። ወይም ራሳቸው በራሳቸው ላይ የምስክር ቃልን እንዲሰጡ አደረገ ያንዳንዳቸው ነስወከፍ ማለት ነው። አለስቱ ቢረቢኩም እና የቀረበላቸው ጥያቄ እኔ ሁላችሁም ኻሊቅና ጌታ አይደለሁም እኔ ብሎ ነበር ያቀረበው። ይህ ጊዜ ሁሉም በአንድ ድምፅ ካፊርም ሙስሊምም የሚባለው ሳይለይ ቃሉ በላ አንተ ረቡና እርግጥ ነው አንተ ጌታችን ነህ ብለው ቃል ሰጥተዋል ማለት ነው። ሸሂድና እና ይህንን እኛ የምስክር ቃላችንን አረጋግጠናል አንተ የሁላችንም ኻሊቅና ጌታ እንደሆንክ በማያጠራጥርና በማያወላውል መልኩ እንመሰክራለን ብለው አረጋግጡ ይላል። የዛ ጊዜ አንተ ቁሉ የውመል ቂያማ እና ኩና አንሃዳ ጋፊሊን እንግዲህ አሁን ይህንን ቃላችሁን ከሰጣችሁ በኋላ በለተ ትንሣኤ ስትነሱ ይህንን ቃል ኪዳናችሁንና ምስክር ቃላችሁን ረስተነው ዘንግተነው ነበረ እንዳትሉ በማለትም አስጠነቀቃቸው ማለት ነው። አሁን ገና እንግዲህ በመንፈስ በሩህ ደረጃ ነው የወጡት ብናኝ መስለው ኋላ ጊዜያቸውን እየጠበቁ በተለያየ ክፍለ ዘመንና በተለያየ ክፍለ ዓለም በአካል በስጋ ተፈጥረው ሲመጡ ይህን ነገር እንዳይረሱትና የውመል ቂያማ ሲጠየቁ ረስተነው ዘንግተነው ነበረ እንዳይሉ አስጠነቀቃቸው። አው ተቁሉ ወይም እንዳትሉ አላቸው ኢነማ አሽረከ አባኡና ሚን ቀብሉ እኛ ከመምጣታችን ከመፈጠራችን በፊት አባቶቻችን እያጋሩ ነው የቆዩን ወኩና ዙርየተ ሚን ባዲሂም ከእነሱ በኋላ የመጣን ትውልድ ነበርንና ያው ከአባቶቻችን ያገኘነውንና የወረስነውን ክህደትና ማጋራት ተቀብለናል። አፈቱሊኩና ቢማ ፈአለል ሙብጢሩን ታዲያ አጥፊ የሆኑ አባቶቻችን በፈጸሙት ጥፋት እኛን ትቀጣናለህና ታጠፋናለህን ብላችሁ ከንቱ የመከራከሪያ ነጥብ እንዳታነሱ ሁላችሁም ይህን ቃል ኪዳን እንዳትረሱ የሚል አደራ ጣለባቸው ማለት ነው። ወከዛሊከ ንፈሲሉ አያት እና በዚህ መልክ አንቀጾቻችንን እናብራራለን። ወላአለሁም የርጅዑን ያለፈውን ቃል ኪዳናቸውን ተገንዝበው አሁንም ወደ ቁም ነገሩ ወደ ተውሂድ እንዲመለሱ ይችሉ ዘንድ በማለት ቀደም ሲል በሁላቸውም ላይ ያሳለፍኩትን ቃል ኪዳንና አደራ ለማስገንዘብ ፈልጌ እንደዚህ አብራራላችኋለሁኝ ይላል። እና እንግዲህ ያው ነብዩላህ አደምን ጀርባቸው እንዳስቶ በጭስ መልክ ትውልዳቸው እንዲወጣ ካንዱ የጭስ ክፍል ሌላው ደግሞ ክፍል እንዲወጣ እያደረገ በየዘመኑ የሚመጣውን ትውልድ ካወጣው በኋላ ጌታቸው አይደለሁምን በማለት ጥያቄ ሲያቀርብ ሁሉም በአንድ ድምፅ አሁን አንተ ጌታችን ነህ ብለው መስክረዋል። በሉ አሁን እንግዲህ ተስማምታችሁ መስክራችኋል፣ ወደፊት የውመል ቂያማ ሲሆን ይህንን ትጠየቃላችሁ። ቀደም ሲል ከኔ በስተቀር ጌታና አምላክ እንደሌላችሁ መስክራችሁ ነበረ። እንደገና በየተራ በስጋ ስትፈጠሩ ምድር ላይ ለምን እኔን ካዳችሁኝና አጋራችሁብኝ ብዬ ስጠይቃችሁ እኛ ምን እናድርግ ከእኛ በፊት ቀደም ብለው ያገኘናቸው አባቶቻችን የተሳሳተ መንገድ ይዘው ቆዩን፣ ያ ነገር እንግዲህ አዲስ ተለዋጭ ነገር መጥቶ ነው ብለን በጽፍኑ ተቀበልና ተከተል እነሱ ናቸው ያሳሳቱን እንጂ እኛ አይደለንም ብላችሁ እንዳትከራከሩ። ምክንያቱም አንዱ በሌላው እንዳያመካኝ ብዬ ነው ሁላችሁንም በአንድ መድረክ ላይ አውጥቼና አሰልፌ ቃል እንድትገቡ ያደረግኳችሁ ብዬ ነግሬያቸው ነበረ። ያን ነገር አሁንም አንተ አውሳና እንዲህ አይነት ቃል ኪዳን አልፎባችኋልና ያን ቃል ኪዳናችሁን ለማስታወስና ለማሳደስ ነው እኔ የመጣሁት ብለህ ንገራቸው። ይሄ ከተነገራቸውና ከተብራራላቸው አንቀጻችን በግልጽ ተተነበበና ከተቀረበላቸው በኋላ ግን እምቢ ቢሉ ለእያንዳንዳቸው ውጤታቸውን ያገኛሉ። ለዛ ለቃል ኪዳናቸው ግን ማስታወሻና መመለሻ ይሆን ዘንድ ይህን ታሪክ አውሳላቸው ብሎ ነብዩን አዘዘ ማለት ነው። ወትሉ አለይሂም ነባአ አለዚ አተናሁ አያቲና ፈንሰለኸ ሚንሃ ፈአትበዐሁ ሸይጣኑ ፈካነ ሚነል ጋዊን ولو شئنا لرفعناه بها ولكنه أخلد إلى الأرض واتبع هواه فمثله كمثل الكلب إن تحمل عليه يلهث أو تتركه يلهث ذلك مثل القوم الذين كذبوا بآياتنا فاقصص القصص لعلهم يتفكرون ساء مثلا للقوم الذين كذبوا بآياتنا وأنفسهم كانوا يظلمون من يهد الله فهو المهتدي ومن يضلل فأولئك هم الخاسرون ወስሎ አለይህ ነባ አለዚ አተይናሁ አያቲና ያንን ታምሮቻችንን ወይም አንቀጾቻችንን የሰጠነውና የለገስነው የሆነውን ሰውዬ ታሪክ እስቲ አቅርብና አንብበላቸው ይላል። ፈንሰለኸ ሚንሃ እና ያ የተሰጠው የሆነን ማዕረግ ወይም የአላህን አንቀጽ ሰውዬው በክብር ሊጠቀምበት ሲገባው ግን ያን ነገር ትቶት ተገለለ። ፈንሰለኸ ሚንሃ እና ከሰጠነው የአንቀጽና የሙዕጅዛ ማዕረግ ተገለለና ተገፈፈ ይላል። ፈአትባሁ ሸይጣን ሰይጣንም እሱን ተከታተለው እና ያው ዲባቅ መታው ወይም ሰይጣን እርሱን ተከታይ አደረገው ማለት ነው። ሰይጣን ለሱ እንደ መሪ ሆኖ ይህ ሰውዬ ለዛ እንደ ተከታይ እንዳሽከር ሆኖ ወደ ፈለገው አቅጣጫ ነዳው ኢብሊስ ማለት ነው። ፈካነ ሚነል ጋዊን በመጨረሻም ከጠማማዎቹ መሆኑ ተረጋገጠበት። እና የዚህን ሰውዬ ታሪክ አውሳላቸውና እስቲ ንገራቸው ይላል። ወለው ሽእና ብንፈልግ ኑሮ ለረፋናሁ ቢሃ በዛ በሰጠነው አንቀጾችና ወይም ሙዕጅዛዎች ከራማዎች ወደ ተሻለና ወደ ላቀ ደረጃ ከፍ ባደረግነው ነበረ። ወላኪነሁ አክለደ ኢለል አርድ ግን እሱ ለትልቅ ማዕረግና ክብር የሚበቃ ሁኖ አልተገኘም፣ ወደ መሬት አሽቆለቆለ ማለትም ተዝለፈለፈ። ከፍተኛ ደረጃ አላህ ሱብሓነሁ ወተዓላ ሊሰጠው አጭቶት እያለ እሱ ግን ወደ ታሰበለት ደረጃ መፍጨርጨርና ማደጉን ትቶ ወደ ታይ መዝቀጥቀጥና ማዘቅዘቁን መረጠ ማለት ነው። ወተባ ሀዋሁ የግል ስሜትና ዝንባሌውንም ተከተለ። ፈመተሉሁ የዚህ ሰውዬ ምሳሌ ከመተል ልከልቢ ልክ እንደ ውሻ ነው ማለት ይቻላል። እንተሚል አለይህ ውሻ ብትቆጣው የልሀት ያለከልካል። እንግዲህ ወይ ጥማት ወይም ድካም በሚሰማው ጊዜ ምላሱን እስከታች ይጎለጉልና ልጋጉን እያጅረበረበ ሰው ፊትም ቢሆን ነውር መሆኑን አያቅም፣ ያለከልካል ማለት ነው። ለምን ታለከልካለ ብለህ ብትቆጣው ምንም አይሰማውም። ተቆጥተዋል ሰዎች ተቀይመውኛል ብሎ ምላሱን ሊያስገባና ማለክለኩን ሊያቆም አይችልም። አውተትርኩ ወይም ደግሞ ሳትቆጣ ዝም ብትለው ይልሃል። አሁንም አንተ ዝም አልክ ብሎ እሱ የሚያቋርጠው ነገር የለም። ያንተ መቀየም ሆነ መደሰት ከሱ ዘንዳ ግምት አይተጣው ማለት ነው። ተናገርከም አልተናገርከም ያ በተፈጥሮ ልንዱ የሚያደርገው ነገር ሁሉ ግዜ ይከተልበታል ውሻ ማለት ነው። ይሄም ሰው የታዳልክ እንደዛ ውሻ በመሆን የሚያስቀይመው ነገር ሲናገር አረ ተውጥሮ አይደለም ብለው ቢናገሩትና ቢቃወሙትም አይሰማ። ዝም ቢሉትም ደግሞ በራሱ ሐሳብ አስተውሎ የሚያስቀይመውና የሚያስከፋው ነገር ሊያስተካክል አልቻለም ማለት ነው። ذلك ናይ አይነት ምሳሌያዊ አነጋገር መተልቀው ሚለዲነ ከደቡ በአያቲና ባንቀቆቻችን ያተባበሉ ሰዎች ምሳሌ ነው። ሁልጊዜም ይሰው እንደመነሻ ይሆን እንጂ የዛ አይነት ባህሪ ያላቸው ሰዎች ምሳሌያቸው የሚያለከልኩሻ የሚለው ነው ማለት ነው። ፈቅስ ሲልቀሰሰ እና የኔ መሰለ ታሪክ አቅርብ ለአለውም የተፈከሩን ሰዎች ከዚህ ታሪክ ብዙ ለመገንዘብና ለማስተዋል ይችሉ ዘንድ ይላል። አመሰለን ይልቀውሙ ለዲነ ከደቡ በአያቲና ባንቀቆቻችን ያተባበሉ የሆኑ ሰዎች ምሳሌ ምንኛ ከፋ። እንግዲህ ከእንሰሳ ሁሉ በጣም እርኩስ የሚባለው ውሻ ነው ከቤት እንሰሳዎች ሁሉ ማለት ነው። እና ውሻ ደግሞ በጣም አስቀያሚ በሆነው ሐለቱ ላይ እንዳለ ነው ምሳሌ የተደረገው ማለት ነው። እሱ ራሱ ከእንሰሳዎች ሁሉ የበለጠ የተጠላ እርኩስ ሆኖ ይያለ እንደገና ደግሞ ከባህሪያቱ ሁሉ በሚያለከልክበት ጊዜ ያስቀይማል ማለት ነው። በዛ ባስቀያሚ ሁኔታ ላይ ይያለ ባስከፊው እንሰሳ ተመሰለ። ይሄ አላህ ዕውቀት ሰጥቶት በዕውቀቱ ያልተጠቀመው ሰው ይሄ ማለት ነው። ወአንፉሰውም ካኑ የዝሊሙን እና እንዲህ አይነቶቹ ሰዎች የኛን አንቀጾች በማስተባበላቸው ከማንም በፊት ራሳቸውን በራሳቸው የሚበድሉ ሆኑ ይላል። መየዲላ አላህ ትክክለኛውን መንገድ የመራው ፈወል ሙህተዲ እሱ ነው ትክክለኛ ሰው ማለት። ወመን ይድሊል አላህ ደግሞ በሰቱ ጎዳና እየተጓዘ ዝም ብሎ አይቶ የተወው ፈኡላኢከሁሙል ኻሲሩን እንዲህ አይነቶቹ ስተተኞች ለመጨረሻ መነሻና መካካሻ ለሌለው ኪሳራ የተጋለጡ ከንቶዎች የሚሆኑት እነዚህ ናቸው ይላል። እና እንግዲህ ይህን ያለበት አንድ ሰው ከነዙ ከበኒ እስራኤሎች መካከል ትልቅ ደረጃና ዒልም ያለው ሰው ነበር በአንድ ወቅት ይባላል። እንደሚባለው በነቢዩላህ ሙሳ ጊዜ ነው። እና በዛ እንግዲህ በማይጠበቅ ሁኔታ አላህ ሱብሓነሁ ወተዓላ እንደገና የተጣላውና ያዋረደው ሰው ነው። እና ለዑለማአቱ ለመጥፎ ዓሊሞች እንደ ምሳሌ መገሰጫና ማስጠንቀቂያ ይሆን ዘንድ ነው ይህን ታሪክ በዚህ መልክ የቀረጸው ማለት ነው። እና እንደሚባለው ነቢዩላህ ሙሳ ከመምጣታቸው በፊት ይህ ሰውዬ በሀገር ላይ በጣም ታዋቂ ዓሊም ሰው ነበር። እንደገና ተቅይ አቢድም ነበር ይባላል። እና እስመል አዞም ያቅ ነበር፣ የአላህን ልዩ ስም ያቅ ነበረ። ያችን እስመል አዞም ተጠቅሞ ዱዓ በሚያደርግበት ጊዜ የፈለገው ነገር ወዳውኑ ይፈጸምለት ነበር። እና በአካባቢ ባሉ ሀገሮችና ዜጎች በጣም የታወቀና የተከበረ ሰው ነበረ። ማንም ሰው ችግር ካጋጠመው እሱ ዘንዳ ሄዶ እባክህ እንደዚህ ቸግሮኛል ዱዓ አድርግልኝ ምናምን ካለው ያንን እስመል አዞም እየቀራ ዱዓ ያደርጋል፣ ወዳውኑ የተፈለገው ነገር ሁሉ ይፈጸምለት ነበረ ይባላል። በዚህ እንግዲህ ከፍተኛ አክብሮትና አድንቆት አግኝቶ ተከብሮ ትልቅ ሰው ተብሎ ሲኖር አላህ ሱብሓነሁ ወተዓላ እንዳጋጣሚ በዛ ወቅት ነብዩላህ ሙሳን ላካቸው። እና ነብዩላህ ሙሳ ፊርዓውን ጋራ ትግላቸውን ሲያጧጡፉ ከቆዩ በኋላ ፊርዓውን ገረቀላቸው። እሱ በሚገርቅበት ጊዜ ያንን ተልኳቸውን ለአካባቢ አገሮች ማስፋፋት ጀመሩ ይባላል። እና በተሰጣቸው መመሪያ መሰረት እንግዲህ ጂሃድ እያደረጉ የአካባቢዎችን ሀገሮች እንዲከፍቱና የራሳቸውን ግዛት እንዲያስፋፉ ጌታ ስላዘዛቸው እሱ ከነአን የሚባል አገር ውስጥ ነው የሚገኘው ይሄ ሰውዬ። እና የወትሮ የቀደምት ነቢያቶች ዲን ተከታይ ነው እሱ። አሁን የነ ሙሳን ነቢይ መሆን አለመሆን ገና አልተገነዘበም ነበረ። አሁን እነ ሙሳ እንግዲህ የግብፅን ጉዳይ እያስተካከሉ መድረካቸውን እያሰፉ ሲሄዱ እሱ አለበት ክልል አካባቢ ይመጣሉ። እሱ አካባቢ ያሉትን ሰዎች በእኛ የምታምኑ ከሆነ የእኛ እንዲን የምትከተሉ ከሆነ ያ ወንድሞቻችን ናችሁ ተቀበሉን፣ ካልሆነ ግን ያው እጅ ስጡ አለበለዚያ እንዘምትባችኋለን የሚል ማስጠንቀቂያ ላኩባቸው ይባላል። ይህ ጊዜ የአካባቢ ህዝቦች እስከ ዛሬ ችግር ሲያጋጥማቸው መፍትሄ የሚያገኙት ከዚህ ሰው በመሆኑ ተሰባስበው እህሉለት ይባላል። እና አንድ ሙሳ የሚባል ሰውዬ ያው ሀገራችንን እወራለሁኝ እያለ ይዝብናልና ማስጠንቀቂያ ደርሶናል፣ አንተ እያለ ሀገራችን በጥላት መወረር የለባትም፣ ስለዚህ ያው ጌታ አለምነ ሁሉንም ነገር ማስፈጸም ትችላለህ እና እንደተለመደው ይህን ሙሳ የተባለውን ሰውዬ እስከ ሰራዊቱ እንዲወድም ዱዓ አድርግበት ብለው ይጠይቁታል። እሱ ደግሞ ወሬ ሰምቷል፣ ሙሳ ነቢይ ናቸው ማለትን ወሬ ሰውዬ ነቢይ ነው ይባላል። የአላህ ነቢይ ከሆነ እንዴት አድርጌ ረግማለሁ አላህ ይጣላኝ የለም እንደ አለ ለመጀመሪያ ጊዜ ይባላል። ቢሆንም ባክህ አዳ ነብይ ከሆነ በዛው በክልሉ እንከታከስ እንጂ እኛ ሀገር ዘሎ ምን አመጣው? ያው የወትሮ ነብዮች ብዙ ጊዜ ክልላዊ ስለሚሆኑ ማለት ነው። እዚህ ምን አመጣው? ዝም ብሎ ነው ያው ሀገር ወራሪ ግፈኛ ነውና ዝም ብሎ ነብይ ነይ ቢልም በእኛ ክልል መምጣት አይገባውም በማለት ተከራከሩ። ይህ ጊዜ እስቲ ለማንኛውም ዱዓ አድርግና ያ አላህ ስብሐነ ወተዓላ ጠይቄ ነገሩ የሚያስከድ ከሆነ መልስ ሰጣችኋለሁ አላቸው ይባል። በዚህ ሁኔታ ላይ እያለ ሰዎቹ በሰውየው ላይ ግፊት ለማታደር ብዙ ገንዘብ ተበሰቡና ከህዝቡ በጣም የሚያስደነግጥ ገንዘብ አከማችተው በዛ በቀጠሮ ሰዓት ሄዱለት እና የሚያስደነግጥ ገንዘብ ፊቱ ሲደፉ ጊዜ እንግዲህ አንተ አገርህን ወገንህን እያየ ዝም ብለህ የምታስጨፈጭፍ ከሆንክ በጣም አንተም ከስተ ያልተሻልክ ነህ። እኛ ግን ለአንተ የምትፈልገውን ሁሉ እናደርግልሃለን። አሁንም ይኸው ህዝቡ ይህን ገንዘብ ልኮልሃል። ይህን ሰውዬ አንድ ማለት አለብህ ይለዋል። ዱአ አደረገ፣ እንደ ስኻራ ነገር ማለት ነው። ዱአ በሚያደርግ ጊዜ ምናም አየ ይባላል። አጂብ አለው በምናሙ የኔን ነብይ ነው እንደ አንተ የምትረግመው? መተባበር አለብህ እንጂ እንደገና ካስሮች ጋር ወግነህ ነብይ መርገምማ እንዴት ሊሆን ይችላል? እረፍ አለው ይባላል በምናሙ። ይህ ጊዜ በቀጠሮው መልሰው መጥተው ሲጠይቁት አይ አልሆነም አላቸው። አጌታዬ አይሆንም ብሎኛል፣ እንደውም ነብይ እንደሆነ ተነግሮኛል እና ይህን ሰው የመደገፍ እንጂ መቃወም አይገባኝም ይላቸዋል። ይህ ጊዜ ገንዘብ አንሶት ነው አሉና ሰዎች እርጉሞች ናቸው፣ አሁንም ገንዘብ ከህዝብ ሰበሰቡና ማአት የሆነ ገንዘብ አምጥተው ደፉለት ይችላል። ይህ ጊዜ ገንዘብ መጥፎ ነው፣ ደነገጠ። እንግዲህ ያንን ዒልም አላህ ሰጥቶት ዒባዳ ተቅይ ክራማ ያለው ሰው ነው እና ይሄ ገንዘብ ሲያታልለው ጊዜ እንደገና ማቅማማት ጀመረ። አላህ ቁርጡን ነግሮታል። እስቲ አሁንም እንደገና እስቲኻራ ላድርጋልና ዱዓ አደረገ። ዱዓ በሚያደርግበት ጊዜ አላህ ተጣላውና እንግዲህ አሁን ምናም ማየቱም ሁሉም ቀረ ድፍን አለ። በነጋታው መጥተው ሲጠይቁት አይ በቃ ምንም ነገር አዲስ መልስ አላገኘሁም፣ ትናንትና ያለኝ ነው፣ ዛሬ ዱዓ አድርጌ ነበረ ያገኘሁት ነገር የለም። ይህ ጊዜ እነሱ ሸይጣኖች ናቸው፣ ያው ቢፈልግማ ቢቃወምማ ኑሮ እንደ ትናንትናው እንዳታደርግ ይለ ነበር። ዝም ማለት እኮ መስማማት ነው። ዝም ካለ ፈቅዶልሃል ማለት ነው፣ አንተ ዝም ብለህ እርምጃ ውሰድ ይሉታል። አይ ዝም ማለት ተቃውሞም ሊሆን ይችላል አላቸው። እሱ ተቀይሞኝ ይሆናል ሲል የለም መንገድ እየቻለ ለምን ዝም ይልሃል በማለት ይገፋፉታል። አሁንም ደግሞ ገንዘብ ጨምረው ይሰጡታል ይባላል። ይህ ጊዜ እህት እንግዳውስ ልሞክር አለና አንድ ታህያ ነበረችው፣ እሷ ላይ ወጣና ትልቅ ተራራ አለ የነቢዩላህ ሙሳን ጀይሽ ባሻጋሪ የሚያሳይ እዛ በህዝብ ታጅቦ ወጣ ይባላል። እና እዛ ተራራ ላይ ወጣና ባሻጋሪ ነቢዩላህ ሙሳንና ጀይሻቸውን በሚያይበት ቦታ ላይ ከሆነ በኋላ ህዝቡን እንግዲህ ዙሪያውን አሰልፎ አሚን እንዲሉ አደረጋቸው። እሱ ዱዓ ጀመረ ማለት ነው። ይህ ጊዜ ዱዓ በሚጀምርበት ጊዜ አላሁማ አህሊክ ሙሳ ወቀውመሁ ለማለት አስቦ ይህንን ለመናገር አፉን ሲከፍት አላሁማ አህሊክ ልከነአንይን ወንስር ሙሳ ወቀውመሁ ይል ነበረ ይባላል። ምላስ ተገለበጠበት። የእኛን ዘመዶ ይህን ከነአንዮን ጭጭ አርጋ አጥፋቸው፣ ሙሳንና ሰሃቦችን ዲል አጎናጽፋቸው ብሎ ዱዓ ያደርጋል። ይህ ጊዜ እንደ ሰው የምነካ እኛን እኮ ነው እየተራገምክ ያለኸው ይሉታል እዛ አብረውት ያሉት ሰዎች። እና ሀዳ አምሩን ላ አምሊኩዋል እስቲ አሁን አስተካክላለሁ ግድ የለም ይልና መልሶ ደግሞ ራሱን ያስተካክልና አላሁማ አህሊክ ሙሳ ወቀውመሁ ለማለት ፈልጎ አላሁማ አህሊክ ልከነአንይን ወደምርሁም ተድሚራ ይላል። እኒህን የከነአን ህዝቦች በሙሉ አጥፋቸው፣ አውድማቸው፣ ተንግርገጥ አጥፋቸው፣ ሙሳን ግን ድል በድል አድርገው ይላል። አረ እባክህ አንተ እኛን እየረገምከን ነው ምነካ ይሉታል። እኔ እንግዲህ ምንም ማድረግ አልችልም፣ ብዙ ጊዜ ደጋግሞ ቢናገር ይህንን እንጂ ሌላ መናገር አልቻለም ማለት ነው። በመጨረሻ ምላሱ እንዳበደ ውሻ ተጎለጎለና እንደዚህ ተንጠልጥሎ ንጋቁም ማዝረብረብ ጀመረ። እንደ እብደት አደረገው ማለት ነው። ይህ ጊዜ አውበቅት ማለየ ዱኒያ ወአኺረቲ አላቸው ይባላል። አዱኒያዬንም አኺራዬንም በአንድ ጊዜ አወደማችሁብኝ፣ በቃ ጌታዬ ተጣልቶኛል። ካሁን በኋላ እንግዲህ ኢማንም የለኝ ህይወትም የለኝ፣ እኔ ሁለቱንም ዓለም ከሰርኩኝ በማለት አልቅሶ ወደቀ ይባላል። እና ወደ ተራራው ሲወጣ አህያይቱ አልሄድም ብላ እየቆመች እንዲ ብላው እየደበደባችን እኔ ወደዚህ ቦታ አትሂጂ ተብያለሁኝ፣ መላእክቶቹን አታያቸውም እንዴ አግደውኝ